ከዚች ዓለም ርስት ሙግት ብንላቀ ካንገት በላይ ፍቅር ከቶ ብንጠበቅ ባንድ ልብ ባንድ ሐሳብ አንድ አምላክ ስንጠራ ያልዳላ ይሆናል የቆመው ተራራ የቆመው ተራራ ጉዳችን ብዙዎች አሉ ከደህንነት